هذا كان لكم جزاء وكان سعيكم مشكورا إنا نحن نزلنا عليك القرآن تنزيلا فاصبر لحكم ربك ولا تطع منهم آثما أو كفورا واذكر اسم ربك بكرة وأصيلا ومن الليل فاسجد له وسبحه ليلا طويلا إن هؤلاء يحبون العاجلة ويذرون وراءهم يوما ثقيلا نحن خلقناهم وشددنا أسرهم وإذا شئنا بدلنا أمثالهم تبديلا إن هذه تذكرة فمن شاء اتخذ إلى ربه سبيلا وما تشاءون إلا أن يشاء الله إن الله كان عليما حكيما يدخل من يشاء في رحمته والظالمين أعد لهم عذابا أليما صدق الله العظيم ما يفري. بارك الله فيك تجويج سمتات شوال وندموك يقالاتو شو أولادك أن يمدو يإدغامو يإخفاؤو يإظهرو يقلقلاو تقلال لا يتجويد هقنا دم بسمتات شوال አትቀኑ አረ መቅናት አለባችሁ የሚቀና ሰው እኮ ቅናት ያለው ሰው ወደፊት ነው የሚራመደው ግድ የሌለው ግን እንዳለው ዛት ሸክሎ ቁም ይላል በቃ ወይም ወደ ኋላ ይመለሳል እንጂ ወደፊት አንድ እርምጃ ማይሄድም ይሄን አይነት ቁርአን ስትሰሙ የሚቀና ሰው ለምን እንደዚህ አልቀራም ብሎ ነው እንትን የሚታገለውና الله يبارك فيك احلام الله يجمر لك طرو اقرانه يسمنه اشي يقول سبحانه وتعالى سلجنا يتناغره نو بمحكل نو ياسقوم نو ذا ان سل فرافريو سل متطو سل ويلدانو انزي خدموش صانوش منامن بمولو تناغرو واذا رايت ثم رايت نعيما وملكا كبيرا ያንዳንዱ ሰው ዝቅተኛው የጀና ሰው የዱንያን 10 እጥፍ እንደሚሰጠው ዝቅተኛ ያዱን የንትኑ የጀና ሰው በወንበር ቁጭ ብሎ የሺ አመት ርቀት ያለው የሱ ንግስነት የሚያይ መሆኑን ይሄን ሁሉ አይተናል እንደገና የሚሰጠው መጠጡ ራሱ በብር የተሰራ ኩባያ ወይም ካስ ሆኖ በየአይነቱ ከለር ያላቸው አንተ የማትቀዳቸው ኸምሩ አንተ አትቀዳውም ራሱ ይቀዳል አንተን የሚያረካ መሆኑን ራሱ ያቃል ሲኒው ኮኖ እንትኑ ኩባያው ሞልቶ ሲቀርብለ የሚያረካ መሆኑን እሱ ያቃል ወይም መላእክቶቹ ያቃሉ መላእክቶቹ የሚቀዱት ከሆነ ደግሞ መላእክቶቹ አንተን አይጠይቁም አንድ ኩባያ ነው የሚያጠግብ አንድ ሺህ ኩባያ ነው የሚያጠግብ ሲሞላ ነው ግማሽ ሲሆን ነው ሁሉ ነገር ያቃሉና የሚያረካህን ነገር ለክተው ይሰጡሃል ማለት ነው ይሄን ሁሉ አልፈናል አሁን ምን አለ አላህ Subhanahu Wa Ta'ala አሊየሁም ሲያቡ ሱንዱስ ሱንዱስ ምን እናውቃለን ሱንዱስ ነው በአዱንያ ሱንዱስ አይቻላቅም كورك بلاي كونو كالماز بلاي نو سندس عاليهم ثياب انتنو لبس نو سندس خضر አረንጓዴ እና ሌላ ከለር ያለው ነው። አብዛኛው አረንጓዴ ከለር የያዘው ሱንዱስ የሚባለው የጀና ልብስ አለ። አላሁመ አሪና ረቢ፣ በስ አላህ ያሳየን እንጂ አሁን ለማወቅ ማንችልም። በአዱኒያም አይተነው አናቅም ወላሂ። ላኪን ነስአሉላህ ስብሓነ ወተዓላ አን ዩልቢሰና ኩሉና፣ እዚህ ያለነው ያኒ በሙሉ ሱንዱስ የሆነው ልብስ እንዲያለብሰን። ሱንዱስ ብቻ ነው ላ፣ ከዛ የበለጠ ደሞ አለ እስተብረቅ የሚባለው አልየሁም ثياب سندس خضر تمام واستبرق استبرق يدمو تايتو تسمتو يماك دمو يلبسي اينت نو من لبلو حرير نو لا كحرير بلاي نو كابا نو لا كذا بلاي نو طيب من دن نو الله اعلم جناس تكبا بچا نو يمتايو لكن سموچو قالو لكن ለማየት አንችልም። ቨሪ ቨሪ ቨሪ ኤክስፐንሲቭ የሆኑ እንዲያውም አሉ ለማለት ያስቸግራል። ሱንዱስ የጀና እስተብረቅ የጀና ልብስ ናቸው። እሺ ተመልከቱ ወንድሞች፣ እስቲ እኒ እያየን እንትኑ ተፍሲሩ እንቅመሰው እያየን፣ ያኒ የጀና ሰው እያየን። አንድ ሰው ማን ይሆን? ማንም ሰው እስቲ ይሆን መርየም አው አህላም አሁን የቀራችው አህላም እንያት፣ እሷ ትሁን እስቲ። هي من اهل الجنه تمام كما وصفه الله الله እንደገለጸው ከሆነ የምትለብሰው ثياب سندس واستبرق لا نعرف ما السندس وما نعرف ايش الاستبرق طيب بل هو اجمل ملابس الجنه የጀና የበለጠ ያማረ ልብስ ነው ከተባለ ይበቃል። እዚህ ያለ ልብስ የፈለገውን ቢሆን ፋንዲያ ምናምን ነው። እዚህ አዱንያ ያለው የፈለገውን ንጉሶች የሚለብሱ ቢሆንም ገለባና ሳር ነው ያኒ ኢን ኮምፓሪዝን ቱ እዛ ያለው እንትኑ። እና አሁን አህላም ሱንዱስና እስተብረቅ ለብሳለች። ሲያምርባት ወላሂ ደስ ይላል ስታያት እንደዚህ። طيب ايه بسونت ويلبسه لبس نو. ثم قال سبحانه وتعالى وحلوا حلوا تشلموا مندنهم يشلموا اساور يج انبار. الله اكبر. هون احلام حرير لبسه سندس استبرق لبسه براسوا اكليل زود بالماز بورق يتسرى زود علات. ከዛ በኋላ እጅዋ ከእጅዋ እስከ ቅልጥሟ እስከ ላይ ድረስ በሙሉ ወርቅና አልማዝ ተሸልመዋል። እንደዚህ እኮ ነው የሚለው አላህ። ሸክ እብራሂም አይደለም እንደዚህ የሚለው ያለው። ወሁሉ ያን ሁልይ ማለት ነው። ሁሉ አሳዊር የእጅ አምባር ያኒ አምባር ምን ፍደትን ወፍደት ልጀና በብር የተሰራ እንዲያውም በወርቅም በአልማዝም የተሰራ ነው። አሁን ሊመጣ ነው እና ተሸልማለች። ወፍደቱ ልጀና ለይሰ ከፍደት ዱንያ የጀና ሽልማት ወርቅና የጀና ብር የጀና አልማዝ እንደ ዱንያ አይደለም። ላኪን ላ ዩሐለውነ ምን ፍደትን ፈቀጥ አሁን አላህ እንዳለው በዚህ ሱራ ወሁሉ አሳዊረ ምን ፍዳ ያኒ ከብር ነው የሚሸለሙ አምባራቸው ያለው። በሌላ ሱራዎች ደግሞ ወርቅ አለ እንደገና አልማዝ አለ። ስለዚህ በእጅዋ የሚቀመጠው አህላም የተለያዩ አምባሮችና ወርቃ ወርቅና አልማዝ ናቸው ይላል። ኦኬ የቁሉ ስብሓነ ተዓላ ፊ ሱረት ልካፍ በሱረት ልካፍ ምን አለ አላህ ስብሓነ ተዓላ ኡላኢከ ያኒ የጀና ሰዎች ለሁም ጀናቱ ዓደኒን ተጅሪ ምን ተሕትህም ልአንሃር ዩሐለውና ነፍስ ልአያ ዩሐለውና ይሸለማሉ ያጌጣሉ። ዩሐለውነ ፊሃ ምን አሳዊረ ምን ዘሀብ እዛ ምን ፍዳ አለ እዚ ደግሞ ምን ዘሀብ ጠይብ። ወየልበሱነ ثያበን ኹድራን ምን ሱንዱስን ወኢስተብረቅን የደግሞ አሁን ደገመው በሱረት ልካፍ ሙተኪኢነ ፊሃ ይህን አይነት ሁሉ ለብሰ አህላም በወርቅ በእጅዋ ወርቅ ነው በእግሯ ወርቅ ነው በአንገትዋ ወርቅ ነው አልማዝ ነው በሰውነቷ በሙሉ ሱንዱስ እስተብረቅ ሐሪር የሚባለው ልብስ ለብሳ እንደዚህ ስትቀመጥ የነገስታት አቀማመጥ ነው የምትቀመጠው። ተካ ብላ ያኒ ወደ ቀኝ ወይም ወደ ግራ ዘንበል ብላ በአንድ መተኪያ ትቀመጣለች። ከየት አመጣሁ አትሉኝም እንዴ? ይህ ንግግር ከየት አመጣሁ? ይኸው እየሰማችሁ ነው። ሙተኪኢና ፊሃ አለል አራኢክ። አራኢክ ትናንትና ደርሰ ባለፈው ሳምንት ጀምዐ አሪካ ያኒ አልጋ ማለት ነው። ያኒ አልጋ የተነጠፈ ምን አይነት እኔ እንጃ ምን እንደሆነ አልጋ። ኒዕመ ሰዋቡ ወሐሱነት ሙርተፈቃ ይላል በሱረት ልካፍ። በሱረት ልሐጅ አላህ ስብሓ ተዓላ ምን ይላል? ስለ እንትኑ ስለ ሱንዱስ ወይ እስተብረቅ ዘሀብ፣ ስለ አምባር፣ ስለ እስተብረቅ፣ ስለዚህ ነው የምንናገረው ያለ ነው። የቁል ስብሓ ተዓላ ፊ ሱረት ልሐጅ إن الله يدخل الذين آمنوا وعملوا الصالحات جنات تجري من تحتها الأنهار يحلون سوستن يامتاج وحلوا بزي سورة الإنسان يحلون بسورة الكهف يحلون بسورة الحج يحلون فيها من أساور من ذهب ولؤلؤا ولباسهم في حرير زي دوما قلس يهونو የሚለብሱት ሐሪርና ስንዱስና ምናምን ነው። የሚሸለሙት ወርቅና አምባር ደግሞ ከወርቅና ከአልማዝ ነው። ኡፍ ታሪክ ነው ይህ ወይስ እውነት ነው ወንድሞች? እኛ ግን አሁን የምንሰማው ያለ ነው እንደ ታሪክ ነው ወይም እንደ ፊልም ነው ወይም እንደ ፈለጋችሁት በሉ። እንደ እውነት የሚሰማው ሰው የለም። ሐኑታ እውነት ነው ግን እንደ እውነት አትሰሚውም። እኔም ራሴ እውነት መሆኑን አምናለሁ። ላኪን እኔ እንጃ ወላሂ እንደዚህ ልንለብስ ነው? አላሁ አለም፣ አላሁ አለም። አላ ኩል ሓል ሐቅ መሆኑን ልክ እንደ ሸሃደት አላ ኢላሃ ኢላላህ አነ ሙሐመድ ረሱሉላህ ማመን አለብን። ከዛ በኋላ ሲመጣ እናየዋለን። ወልዓጂብ የጀማዓ አልዓጂብ ليس الأساور هي فقط من الذهب النزي بإجاتشين ميكمتو أمبار ورق أن ألماز ورقو لأمبار بچاد اللم بتقام ميقرمو يمن بلا باتشو سهنوش الناسينوش بورق يتسروناتشو يعني من أين الثي من أين نقرنو هنا قر عند سو زكتن يو يجنة سو በወንበር ላይ ቁጭ ብሎ 10000 ከኔ ጋር ላችሁ 10000 ኸደሞች በቀኝ በኩል 10000 ኸደሞች በግራ በኩል ቁመው እነዚያ 10000 ኸደሞች በቀኝ ያሉ የተሸከሟቸው ሳህኖችና ሲኖች በወርቅ የተሰሩ በዛ በግራ ያሉ ደግሞ በብር የተሰሩ በሙሉ ምግብ በልተዋል፣ እንትን ምግብ ሞልተዋል። እና ምን ይላሉ? አዘሀብ ለይሰ ለአንባር ብቻ አይደለም ወርቁ። እኛ እናቃለን ባዱንያ በሳህን ወርቅ በወርቅ የተሰራ በአልማዝ የተሰራ ሳህን የሚበላ አንድ ከመቶ የሚያህሉ ነገስታት ናቸው። እነሱም ፈራዒና ናቸው። እነሱም አላህ የተጣላባቸውና አላህ የተቆጣባቸው አንዳንድ አሉ። በወርቅ ሳህን የሚበሉ በወርቅ ማንኪያ የሚበሉ እነዚህ ኩፋሮች መሆን አለባቸው፣ ወይም ደግሞ ሙስሊም ሆኖ ሙተከብር የሆነው ካለ ነው። እሱም እና 99.99% የዓለም ሕዝብ በወርቅና በአልማዝ ሳህን አይበላም። በአኼራ ግን ብረት የሚባል የለም፣ በእንጨት የምትሰራ ነገር የሚባል ነገር የለም። በአልማዝ بورك ببر بزبردج بمن يتسرنا شو. يقول سبحانه وتعالى في سورة الزمر يطاف عليهم بصحاف من ذهب، يعني نزا خادموشنا أقل قايوش سراتنيوش مقب يزو يزورنا يسطوات شوال. بمن دنو يتسروا مقبو بساهن ساهن لا يالو بورك يتسرى سهن. إلى الله نوم لو يطاف عليهم بصحاف ሳህን ማለት ነው በትግርኛ መሰጣህ እንለዋለን። በአማርኛ ምን ይባላል ወንድሞች? መሰጣህ ማለት ትልቁ ሳህን እንጀራ አስቀምጠህ ወጥ የምታደርግበት በአማርኛ ምን ይባላል? ቲሪ ቲሬ ሰፋ ቲሪ ሰፋ ይፈልጋችሁም በሉት። አልሙሂም ያው ትልቁ ሳህን መሰጣህ እንለዋለን በትግርኛ ምግብ የሚቀረብበት ማለት ነው። ኦኬ እሺ። እና ምን ይላል? ዩጣፉ አለይህም ቢሲሓፍ ምን ዘሀብን ጠይብ፣ ውሃ የምንጠጣበትና ኸምር የምንጠጣበት ካሶችና ኩቦች ደግሞ በወርቅ ነው የተሰሩ፣ በአልማዝ ነው የተሰሩ፣ በብር ነው የተሰሩ። ዩጣፉ አለይህም ቢሲሓፍ ምን ዘሀብን ወአክዋብን ወፊሃ ማ ተሽተሂ ልአንፉስ፣ የሰው ነፍስ የሰው ሰውነት የፈለገውን ነገር በዝርዝር አልተናገረም። አሁን በጨፍ ያኒ በደፈናው ተናገረ አላህ ሱብሃነሁ ወተዓላ። የሰው ልጅ የፈለገው ነገር ማተሽተሂ አንፉስ ወተለዙ አዕዩን፣ የአይን ማረፊያ የሆኑ ምግቦችና እይቶች በሙሉ አይን ለአይን ደስ የሚሉ ነገር ነው ያሉ እዛ። ወአንቱም ፊሃ ኻሊዱን አለይ። እሺ ثم قال سبحانه وتعالى عنده سفيه نبرالو عنده قرآنو يهن نقر وفيها ما تشتهي الأنفس عند الشيخ ناتشو يهن سترقمو يفلكو النقر بجنة اللي بلو سيف السروت عند أدب بيسونو من علاتشو شيخ علاتشو سجارة اللوي بس بجنة إني بت آمنو سجارة مودو علاتشو شيخو قن ما شاء الله سيف ناتشو አው ልጄ በጀና ሲጃራ አለ አሉት። ላኪን የምትለኩሰው እዛ ጀሀነብ ሄደህ ነው የምትለኩሰው አሉት። ጀሀነብ ሄደህ እዛ ትለኩሰዋለህ እንጂ በጀና እሳት የለም። ስለዚህ እዛ ሄደህ እዛ ትቀራለህ ማለታቸው ነው። ኦኬ ጠይብ። ثم قال سبحانه وتعالى ከዛ ቀጥሎ ምን አለ አላህ ሱብሃነሁ ወተዓላ? ወሰቃሁም ማን ያጠጣቸዋል? ወሰቃሁም ረቡሁም ሸራበን ጠሁራ። አላህ መጥቶ አይደለም ያጠጣቸው፣ ላኪን አላህ ጣህር ቆንጆ ያማሬ መጠጥ ያጠጣቸዋል አላህ ስብሓነ ወተዓላ ይላል። ሀዘ ሸራብ፣ ይህን አላህ የሚያቀርብላቸው ሸራብ ጣሂሩን ፊ ሱንዒሂ፣ ሲሰራ አላህ ሲኸልቀው በጣም ጣህርና ቆንጆ ነው። ጣሂሩን ፊ መዛጅሂ ያኒ ስትጠጣው ራሱ ሽታውና መዛጁ በጣም ቆንጆ ነው። ጣሂሩን ጣዕሙሁ፣ ጣዕሙ ራሱ በጣም ቆንጆ ነው። ወመዛቁሁ ወጣሂሩን ፊማ ያሕተዊህ ለይሰ ለሁማ ዩስክር፣ የማያሰክር ለጣዕምና ለለዛ ብቻ የተሰራ መጠጥ ያጠጣቸዋል አላህ ስብሃነ ወተዓላ። ቀጥሎ ምን አለ? ኢነ ሀዛ የሁሉ ያለፈ ማለት ነው። ከመጀመሪያ የጀና ነገር ከመጀመሪያ ሁለት ቀን የገለጽ ነው። ይህን ይህን ይህን አላቸው ይህን አላቸው፣ ስለ ምግቡ፣ ስለ መጠጡ፣ ስለ መላብሱ፣ ስለ አንባሩ ምናምን ሁሉ የተናገረው አላህ ተዓላ ምን አለ? ኢነ ሀዛ የሁሉ የተጠቀሰው ካነ ለኩም ጀዛአን ወካነ ሰዕይኩም መሽኩራ፣ ለሰራችሁት ስራ ምስጋና ይህን አቀረበላችሁ አላህ ስብሃነ ወተዓላ። ከኔ ጋር ሁኑ ወንድሞች፣ ከዚህ አንድ ትልቅ የፊቅህ ነገር እንወስዳለን። ኢነ ሀዛ ያኒ ኤሽ ሀዛ ያለፈው የጀና መግለጫ የጀና በጀና ያሉ ነገሮች በሙሉ የሚያስደስቱ ለኩም ለእናንተ ነው። ለምንድን ነው ለእኛ ወንድሞች? ምን አደረግን? ጀዛአን ክፍያችሁ ነው። ምንድን ነው ክፍያችን? ክፍያችሁ ነው ለሰራችሁት ስራ። ወካነ ሰዕይኩም መሽኩራ፣ አላህ ስላመሰገናችሁ በሰራችሁት ስራ በጣም ስለተደሰተ ለሰራችሁት ስራ ክፍያና ውለታችሁን እየከፈላችሁ ነው ይላል። ይህ ነው ትርጉሙ አይደለም? ዑለማዎቹ ምን አሉ? አኸዘ ልዑለማ ሚን ሀዚህ ልአያ። ተመልከቱ ወንድሞች፣ ቀላል ነገር አይደለም ይህ ነገር። ልድገመው በደንብ በጭንቅላታችሁ ውስጥ እንዲገባ። ኢነ ሀዛ በጀና ያለው በሙሉ የሚያስደስት ነገር ካነ ለኩም ለእናንተ ነው። ለምን? አላህ ስለፈለገ። ናዓም ግን ምን አለ? ጀዛአን ايش معنى جزاء وندموج؟ جزاء من دنو بتغني اسكن قرن جزاء من دنو من دنو جزاء بمرنيا بمرنيا جزاء من دنو كفية بس كفية مالتنو ما هي اشي ما هي نبل سالاري كفية نفلقا شو تقولوا سلزي عند سو ساي سرا كفية تسطواله ساي سرا دموس تسطواله لا دموس كسرح بوهالا نو ان بعد دنيا يسراچو تطرو طرو نجر كفياچو دم مجمرة الله مسجناچو كان سعيكم مشكورا الله مسجناچو بسراچو تم نجر ولتنيا كفياچو اهون يسماچو تم نجر يجنا قداي نو والي علماءچو ين يازونا من قالوا الانسان قالوا اندمن لو ادلم يسو لج مؤمنو በሰራው ነው የሚከፈለው አሉ። በሰራው ይከፈላል። ولا نقول ان الانسان لا يدخل الجنه بعمله ولكن يدخل الجنه بالله سبحانه وتعالى ونقلق الباب. ستتنو ይሄ ነገር ወንድሞች የሰው ልጅ በሰራው ጀና አይገባም ብለህ መዝጋቱ በሩ በጣም ትልቅ ወንጀል ነው። ከኔ ጋር ላችሁ ወንድሞች اسكي تكراكرون لما كراكر ما تتشلوم قرآن يقلص انو اهون هلا تي كراكرالونا اندي انتو كو ترو سرا جنة اندي ما نا لها انت اندي سو كو بس الراو دلم جنة ميقابا با الله رحمة جيلال الله بس يعني يسو ليج بس الراو جنة ايقابا مزن بلا انتنا تبل يعني الله با الله رحمتنا وبلو يكراكرال لكن በሰራው የሰው ልጅ በሰራው ጀና አይገባም ብለ ከዘጋ ነው በሩ አያት ላነብላችሁ ነኝ እነዚህ አሁን የማነባቸው አያቶች በቀይ ቀለም አድርገን ከቁርአኑ መሰረዝ አለብን አስፈልጉም በቁርአን በቀይ እንደውም ቀይ ቀለም አድርገን ሰርዘን ደልዘን በቁርአን እንደሌሉ ማጥፋት አለብን እነዚህ አያቶች ለምን مكناتهم سو بسراو جنة قبام سلا لا تشو يقول سبحانه وتعالى إن هذا كان لكم جزاء وكان سعيكم مشكورا بزي سورة نزي على دلم وفي سورة الأعراف يقول سبحانه وتعالى ونزعنا ما في صدورهم من غل تجري من تحتهم الأنهار وقالوا الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله لقد جاءت رسل ربنا بالحق ونودوا أن تلكم الجنة أورثتموها بما كنتم تعملون يجنا ورسنو إن أنتن ورساتشو الجنة لأن أنتنج لمن بما كنتم تعملون بسراتشو السرا أند وفي سورة النحل يقول سبحانه وتعالى الذين تتوفاهم الملائكة طيبين يقولون سلام عليكم ادخلوا الجنة بما كنتم تعملون جنة قبو በሰራችሁ ስራ ማን ነው እንደዚህ መጣሁን እንዴ በሰራው እኮ አይደለም ጀነት የምትገባው የሰር እንደሰራው እኮ አይደለም አላህ ካለ ነው እንጂ ስራው እኮ እንደዚህ አትበሉ ግልጽ ነው ቁርአኑ ادخلوا الجنه بما كنتم تعملون وفي سوره الطور يقول سبحانه وتعالى كلوا بلوا واشربوا تطوا هنيئا دسيالاچو بما كنتم تعملون بسراتشو السرا إلال وفي سورة المرسلات إن المتقين في ظلال وعيون وفواكه مما يشتهون كلوا واشربوا هنيئا بما كنتم تعملون بسراتشو السرا وفي سورة النازعات يقول سبحانه وتعالى وأما من خاف مقام ربه يسرانو الله انفرتو نجي الله زندك أمال له بلو ينقك أن أستاوسو نهى النفس ونهى النفس عن الهوى يسو النفس مطفول مسرات ستفلق لا نقي الله زند مقوم اللي بلو سيكالك كلات سرانا وسرا دلم وين دموج سرانا وينجي زينا تفلق اللي لا زينا حرام نو نقي جهنب تقبيع اللي بلو مكالكال كذا يعني ونهى النفس عن الهوى كفي يوم دنو فإن الجنة هي المأوى ቦታው ይህን አይነት ስራ የሰራ ቦታው جنة نو إلال فنقول الإنسان في حياته ونموش يسولج بزيها الدنيا مخير نو مخير يفل لقون نقر ليارق تشلال لببر ونموش مش أرشان الدمد مونو بطرون أقل دمد مونين أون ينسد سمو قراي قبات شوال إن جيت الله يتهدنو بسراوي قبال يميلو شخ إبراهيم تلال هذا لا قل مش تنش صبر تاقسين إننا سلزي نقول الإنسان في حياته مخير بهل نقر يسولج من رجال له في الأمور كلها بهل نقر يسولج من رجال ست والله سبحانه وتعالى ومسير في القدر السماوي في الأقدار السماوية يعني السو ما يتشلو يسولج بإجو لمارك من رجال لمارك يما يتشلو قن مسير إبالال مسير مالت تقدو ساي ود مالت نو سلزي يسولج بهلو نقر ودو مرتونو ميارقو لكن يا الله قدر سيمت عالم مثال لست أجو عند سو برك مت أنا لجون قد لبت مرج عالو زيلاي يلم إشي عند سو يهدي يهدى دنگاي متتابتنا اقرو تسبري هنا مسير مسير مالت تقدونو مرتقو عدلم الشي عند سو سايد تامم هارت اتاك متتابتنا موتي مرتقونو عدلم يه اقدار سماوية يسماي قدرنو يبالال الزهلاي مموت متتامم أدقان تن مدرق ويمدو مؤندزي مساسلو يا الله نقر ناتشو مرج عيل اللبه يهين نقر تته بليلاقن بمولو يسولج مرج عتسطوال لما مرت دمو تلك دينامو تسطو عقل يمي بالو الله عقل ستهنا مرت عليه من تفلق عليك ازي مرت عليه عقل يللو جهنب اي قبام مكنياتهم عقلية اللوم ممزنية اللوم سلزي لمسالي مسالي استاتشو صلي أو لا تصلي عندو يسجدال عندو عالسجد مالي بمرجعو زيلاي مخير ناچو عدل لموندموش عندو سجد عدو تنا اشي سجدال لهو بلو سجده عندو سجد عالي عالسجد مالي مرجعنو مرجع عدل لموندموش مرجعنو طيب عندو هلتنا تشو قدن يا موش عندو رباكين زينا الفلقم مقواشش الفلقم بلو أقبا صدت يالا نرو يمرانو عندو من أباتو دمو يمتاسر بتدار من أمن متاسر كان دي سيدقا متاسر من أسفلقالي هوتن بمولو فريند يازي وشما يازي من أمن يازي يعني زينا سيادر جينورال من رجعانو نعم من رجعانو تزوج على ثلا لين مزوج الفل جنبلو بزينا ينوران يه مخير نو من رج أسد والله سبحانه وتعالى طيب تتاجر أو ترابي مثلا تشي سته سته هاتشو عنده بنقد حلالي هنا ونقد أسقبنا نقد جمرة بالزمة تشي عنده دمو بريبة مسرات جمرة متت مشت جمرة سيجارة مسجد جمرة يعني حرام حرام نقد جمرة يا دمو بحلال نقد جمرة من رج أنو هذا اللي مندموج الله كسماي وردو بإجه زو متأت جزاء بري باب لا العالم من رج أنو هنا جر طيب هلا تسوي شالو عنده يقرأ القرآن سلف اللقى عنده دمو مجازين نجازي تاو شان ببل ما ناس قد ده شو مندموج من رج أنو مرجانو بكا عندو مغازين ينبال بكا كانوا بمولو غازيتانا مغازين بمولو ينبال يا دمو قران سيقرا يولا طيب هلت سوتش قالو عندو ليليتوم بمولو قمار سيتشاوت تلفزيون سيكتاتل من سيادر يادرال كذا طواس سيهون يتنيال عندو صلاه الليل سجدو تنيا لفجر تنسى ምርጫ ነው አይደለም ወንድሞች? ምርጫ ነው። እንግዲህ እንደዚህ ያልኩ እስከ ፈጅር ላስቆያችሁ ይችላለሁ፣ እስከ ፈጅር ላስቆያችሁ ይችላለሁ። ምርጫ ነው እያልኩ በሙሉ የሰው ልጅ ጭንቅላት ተሰጠው ምረጥ ተባለ። ላኪነላህ ጠይብ ወማ ተሻኡነ ኢላ አን የሻ አላህ ኢላ አላህ ስብሃነ ወተዓላ። ጠይብ የት ነው የሚገባው? እንግዲህ አላህ ያልፈለገው አይሆንም የሚለው ነገር የት ልናስገባው ነው እንዴ? አላህ ስብሃነ ወተዓላ ያልፈለገው ጀና ይገባል አይገባም? ጠይብ አንተ በምርጫ ነው የምትለው? አሁ በምርጫ ነው። አላህ ያፈለገው ሲገባል አይገባም? ነቁል ላኪን አላህ ዓሊመ ቀብለ አን ትኽለቅ አነከ ለምሳሌ ለምሳሌ እንበል ወንድማችን ኢብሩ ለማግባት ይፈልጋል። ሁለት ጥሩ ሴቶች አገኘ። አንዲት ሰፊያ ነች፣ አንዷ ፈትሕያ ነች። በቃ ተዝናንቶ ሁለት እግሩ በወንበር ላይ ሰቅሎ እንደዚህ ቁጭ ብሎ የተዝናና ሰፊያን መረጠ። ሰፊያ ቆንጆ ነች፣ ሮማንቲክ ነች፣ በጣም ጥሩ እንትን ነች፣ ተጫዋች ነች ብሎ ሶፊያን መረጠ። ፈትሕያን ተወ። ምርጫ ነው አይደለም ወንድሞች? እዚህ ላይ ንቁም ወንድሞች፣ በደንብ እዚህ ይህን በዚህ ምሳሌ ነው የሚገባችሁ። ምርጫ ነው አይደለም? ኢብሩ አንተ ምርጫ ነው? ናዕም፣ ሶፊያን ስለመረጠ የራሱ ምርጫ ነው። ሰዎቹ መጥተው አረ ፈትሕያ፣ አረ እባካችሁ ዘወር በሉ፣ ይህች ፋራ ደግሞ ምን ሶፊያ ነው የምፈልገው አለና አገባት። እሺ የኢብሩ ምርጫ ነው? መተው በመቶ የኢብሩ ምርጫ ነው። ጠይብ አላህ እዚህ ላይ እጅ የለውም? አለው እንጂ። እንዴት አለው? ቃለ ልዑለማ ኢነላሃ ዓሊማ፣ አላህ ስብሓነ ወተዓላ ስለ ኢብሩ ከመፈጠሩ በፊት አውቆ ቆየ። ምንድነው ያወቀው? ኢብሩ በራሱ ፍላጎት ሶፊያን እንደሚመርጥና ሶፊያን እንደሚያገባ አላህ ስብሓነ ወተዓላ ኢብሩ ከመፈጠሩ በፊት አውቆ ቆየነ ጻፈው። ተግባባን? ጠይብ እንዲህ ሳይፈጠር ያ ቃል እዚህ ላይ ነው። እንግዲህ ዋናው ነገሩ እዚህ ላይ ነው። ትልቁ ነገር አላህ ኢብሩ፣ ኢብራሂም፣ አቡ አነስ፣ አቡ አኒስ፣ ሃኑታ፣ አህላም ከመፈጠራችን በፊት ከተወለድን ጀምሮ እስከምንሞት ምን እንደምንመርጥ ምን እንደምናረግ አውቆ ቆየና በለውሐል መሕፉዝ ጻፈው። አሁን መሬትና ሰማይ ቢጣበቁ እዛ በለውሐል መሕፉዝ የተጻፉ እንጂ ሌላ ሊከሰት አይችልም። ሀዛ ማዕናሃ የሻ አላህ፣ አላህ የፈለገው ነው ያልነው። አላህ አውቆ ቆይቶ የኔም ምርጫ በሎሕል መሕፉዝ ጻፈው። ኢብሩ ሶፊያን ያገባል። ከዚህ አንድ ለቀቅ የሚል ሰው የለም። ለምን? በምርጫው እሱ ኢብሩ ሶፊያን እንደሚያገባ አላህ አውቆ ቆየና ጻፈው። አንድ ትልቅ ምሳሌ ሰጥተን ነበር፣ ሶስት አራት ጊዜ የደገም ነው። አንድ አስተማሪ በአንድ ክፍል 40 ተማሪዎች አሉት ብለናል። እነዚህ ተማሪዎች ለአንድ አመት ያህል እንግሊዝኛ ወይም ማቴማቲክስ አስተማራቸው። ከኔ ጋር አላችሁ? ይህ አስተማሪ 40 ተማሪዎች ለ12 ወር በየቀኑ ማቴማቲክስ ወይም እንግሊዝኛ አስተማራቸው። በዚህ አመት ያቃል አስተማሪው ማን ነው ጎበዝ፣ ማን ነው ሰነፍ፣ ማን ነው የሚገባው፣ ማን ነው የማይገባው፣ ፈተና ከተደረገ በኋላ ማን ነው የሚያልፈው፣ ማን ነው የሚተርፈው። ይህ አስተማሪ ኢትስ ቬሪ ሲምፕል አወቀ ማለት ነው። ከአንድ አመት በኋላ ፈተናው ተዘጋጅቶ እሱ አይደለም ያዘጋጀው አስተማሪው፣ ከትምህርት ሚኒስቴር ፈተናው ተዘጋጅቶ መጣ። አሁን የፈተናው ቀን መጣ። አስተማሪው ራሱ አልነበረም እዛ። አስተማሪው ራሱ እቤቱ ቁጭ ብለዋል። ተማሪዎቹ ተፈተኑ። ከመፈተናቸው በፊት ፈተና ከማድረጋቸው በፊት አስተማሪው ወረቀት ነጭ ወረቀት አመጣና የ40 ተማሪዎች ጻፈና ምን አለ? እገሌ ያልፋል እገሌ ይቀራል እገርፍ እገሌ እንትን ያኒ ያልፋል እነዚህ ነጥብ ያመጣል እገሌ ደግሞ ሰነፍ ነው ይተርፋል ያኒ ነጃህ የለውም ብሎ እነዚህ 40 ተማሪዎች ከፊሉ ይተርፋል እንትን አሉ ይቀራል ነው የሚባለው አው ከፊሉ ደግሞ ያልፋል ብሎ ጻፈና ለዳይሬክተሩ ሰጠው ዳይሬክተሩ ተገረመ ገና ፈተና ሳይመጣ እንዴት ታውቃለህ አሉ አረ ተማሪዎች አይደሉም አንድ አመት ያስተማርኳቸው ስለሆነ ጭንቅላታቸው በሙሉ አቃቸዋለሁ አሁን ተመልከት ይህን ወረቀት ተረከበውና አለው ለዳይሬክተሩ እገሌ በፈተናው ያልፋል እገለም ያልፋል እገሌ ግን አያልፍም እንዲያውም ዜሮ ነው የሚያመጣው እገሌ 30 በመቶ ነው የሚያመጣው እገሌ 50 ከመቶ ነው የሚያመጣው ብሎ ጻፈና ሰጠው ፈተናው ተዘጋጅቶ ከትምህርት ሚኒስቴር መጣ 40 ተማሪዎች ተመረመሩ ተፈተኑ ውጤቱ መጣ ውጤቱ ልክ አስተማሪው እንዳለው ያልፋሉ ያላቸው በሙሉ አለፉ ይቀራሉ ያላቸው በሙሉ ወደቁ ማለት ነው طيب አስተማሪው እንዴት አወቀ እንዴት አያቀም አንድ አመት ያስተማራቸው አሁን አስተማሪው እንበላሁን አሁን አስተማሪው በፈተና መጥቶ እጃቸው ያያዘ ይህን መልስ ይህን አትመልስ አላቸው ኳሽን ማርኩ መልሱልኝ አላቸው ወይ አረበቱ ነው የነበረው በፈተናው ማል ነበር ልክ የአላህ ደሞ ወሊላህ المثሉ الاعلى አላህ ይህልጅ ሲፈጠር ያምሳ አመቱ እድሜ ምን እንደሚያደርግ ምን እንደሚመርጥ አውቆ ቆየና አላህ በዛ ትልቁ መጽሐፍ ጻፈው ከዚህ 1 ኢንች እንኳን 1 ሴንቲሜትር ወደ ኋላ ወደ ቀኝ የሚባል ነገር የለም ይህ ነው አላህ የከተበው ያልነው ወንድሞች ሞኞች አትሆኑ አላህ ነው የከተበልን ጀሃነም ልገባ ብለ መጥፎ ስራ ተሰራና አላህ ዘለመኝ ትላለህ ልክ ነው አላህ ፈልጎ ጀሃነም ካስገባህ ዘለመህ نعم والله بدله الله ግን አይበድልም እሺ ምናልን ان الله علم انك لن تصلي فكتب ذلك في اللوح في اللوح المحفوظ እገሌ አይሰግድም ህይወቱን በሙሉ አይሰግድም በመርጫው አይሰግድም አውቆ ቆየ አላህ Subhanahu Ta'ala በልوح المحفوظ እንደማትሰግድ ጻፈና ህይወቱን በሙሉ ሳትሰግድ ተሳልፈዋል ከዛ ጀሃነም ትገባለ ان الله علم انك لن تتزوج بل تزني በገዛ እጅህ በፍላጎትህ እንደማታገባ ዚና እንደምትመርጥ አውቆ ቆየ አላህ Subhanahu Ta'ala ጻፈውና ህይወቱን በሙሉ ሳታገባ ቆየ ወላ የኩኑ ኢላ ማ ከተበሁ አላህ ፊ اللوح المحفوظ ሁሉ አላህ የጻፈው በትልቁ መጽሐፍ እሱ ነው የሚሆነው እንጂ አላህ ያልፈለገው ያልጻፈው አይሆንም ነል ወትልከ هي مشيئة الله يا نو الله ካልፈለገ الله ከፈለገ የምንለው ይህ ነው እንጂ الله ظالم አይደለም መጥፎ ስራ እንድትሰራ የሚያረግህ ጀሃነም እንድትገባ የሚያረግህ ብላከስ الله دعዋ የሚያረገው ረባካቹ የጀና ስራ ስሩ ጀና ግቡ ይያለ ነው በቁርአን የሚጮህ ያለው الله سبحانه وتعالى እሺ لكن نقول لكن عند حق አለ ሁላችንም የምንለው نقول لا يدخل الانسان الجنه اذا لم ياذن الله يحقنه يقول له كلام بهالا الله قال فقد جنه اتغبام انديت قال فقد الله متكبر نو طرو سرا بتسرام يا نبيوت سرا بتسرام يا الله فقد يسفلغال دومو አላህ ጥሩ ለሰራ ጀነት አትገባም አይለውም ላኪን ፍቃዱ ያስፈልጋል ፍቃዱ ያስፈልጋል ለምሳሌ ልበላችሁ አንተ ፓስፖርት ሴንተር ትሄዳለህ ሰባት ነገር ጠየቁ የፓስፖርቱ ፎቶኮፒ አምጣ ሁለት ፎቶግራፍ አምጣ የእንትኑ የምትነዳበት ፍቃድ ኮፒ አምጣ ያባተና የናቴ ፎቶግራፍ አምጣ ከዛስ እንደገና ደግሞ ከቀበሌ አንድ ሰርቲፊኬት አምጣ እንደገና ደግሞ ከትምህርት ቤቱ ሰከንደሪ ስኩል እንደጨረስክ ደግሞ ሰርቲፊኬት አምጣ አምጣ አምጣ አምጣ ሁሉም አመጣኸው። ሰባት ስምንት ነገር ጠየቁ፣ በሙሉ አምጥተ በአንድ ፋይል አድርገህ አቀረብካላቸው። ኸላስ አሁን ፓስፖርቱ ታድሶ እንዲሰጥህ ነው። ይህ ነው እንግዲህ ያኒ ጠቅላላ ጥያቄውና የሚያስፈልጉት ነገር ካሟላ አንድ ሰው ፓስፖርቱ ይሰጠዋል። ላኪን ጀነራል ማናጀሩና የእንትኑ የፓስፖርቱ ሴንተር ኃላፊ መፈረም አለበት ከተባለ ለምን ይፈርማል ብለህ አትጠይቅም። ባለስልጣን ነውና ባለስልጣን እንዲያውም ሲፈርም ዶክመንቱ ሳያይ ሊፈርም ይችላል። ምክንያቱም ተጠንቶ ቦክቶ ነው የመጣለት። ኸላስ ተዘጋጅቶ ስለመጣለት ዝም ብሎ ይፈርማል። አላህ ደሞ ለአላህ የሚሰጠው ምሳሌ ከዚህ በላይ ነው። አላህ ዑለማዎቹ ምን አሉ? ጀና ለመግባት የሚፈለገው ሶስት ሸርጦች አሉ አሉ። እነዚህ ሶስት ሸርጦች ሲሟሉ ብቻ ነው ጀና የምትገባው። አንደኛው አልኢማን፣ አልኢማኑ ቢላህ፣ ጠቅላላ ኢማንን በተመለከተ በሙሉ ኢማን ነገር ካሟላ። ሁለተኛ የምትሰራው ስራ በሙሉ ኢትባዕ ነቢ ስ ላ ሰለም፣ የነቢያችን ሱና ተከትለህ ካደረግ ኢማን እና ሁለተኛ ምንድ ነው የነቢያችን ስልት ተከትለህ ከሰራህ ኸላስ ምን ይፈለጋል ከዚህ በላይ? ምንም። አላሁም በቁርአን ኢነ ለዚነ አመኑ ወአሚሉ ሳሊሓት ለሁም ጀናትን ተጅር ነው የሚለው። ኢነ ለዚነ አመኑ ወአሚሉ ሳሊሓት፣ እነዚህ ሁለት ሸርጦች ናቸው። ያኒ ኢማንና ጥሩ ስራ። ጠይብ እነዚህ ካደረግኩ ለምን ጀና አልገባም? ላ ሶስተኛው ሸርጥ አለ። ምንድ ነው? ኢዝኑ ሚንላህ፣ ከአላህ ፍቃድ መውሰድ አለብህ። አላህ እኮ ይህን ያሟላ ጀና ይገባል እኮ አለ። አው ግን አላህ ትዕቢተኛ ነው፣ አላህ ሙተከብር ነው። የእሱ ፍቃድ ያስፈልጋል። እሱ ከፈቀደልህ ጀና ትገባለህ። ይህ እንላለን። መሰረቱ ግን ጥሩ ስራ መስራት አለብህ፣ አላህ ደግሞ ይፈቅድልሃል። ይህን በዚህ እንጨርስና ቃለ ስብሓነ ተዓላ ባዕድሃ ኢና ናሕኑ ነዘልና ዓለይከ ልቁርአነ ተንዚላ። ምክንያቱም ቁረሾቹ ነቢያችን አስቸገሩ። ይህ ቁርአን ያንተ ነው የአላህ አይደለም? ይህ ቁርአን ሌሊት ሌሊት አንድ ሰው የሚጽፍልህ ነው ካንተ ነው እንጂ ከአላህ አይደለም እያለ በጣም አስቸገሯቸው ነቢያችንን። ሁሉ ጊዜ አላህ ምን ያደርጋል? ነገሩ እያሳደሰው ነው የሚሄደው ሁሉ ጊዜ። እዚህ ላይ ምን አለ? ኢና ናሕኑ ነዘልና ዓለይከ ልቁርአነ ተንዚላ። አብሽር ያ ሙሐመድ፣ የፈለገውን የቁረሽ ሰዎች ቢሉ የሁዶች ቢሉ ውሸታም ነህ አንተ የአላህ መልእክተኛ አይደለህም ኪታቡ ያንተ ነው እንጂ አላህ አይደለም ካሉ አላህ ስብሓነ ወተዓላ በየወሩ በየአመቱ ነገሩ እያሳደሰ እኛን ያወረድልንህ ቁርአኑ፣ አትቸገር፣ የፈለገውን ይበሉ እነሱ። ይህ ደግሞ ለነቢያችን ማጽናናት ብቻ ሳይሆን ለእኛ ነው። አንድ ሰው የሚጠራጠር ከሆነ አላህ እየደጋገመ ኢና ናሕኑ ነዘልና ዓለይከ ልቁርአነ ተንዚላ እያለ ይደጋግማል። ጠይብ ምንድ ነው ከነቢያችን የሚጠበቀው ይህ ነገር ሲሰሙ? ቃለ ስብሓነ ወተዓላ ፈስቢር ሊሑክሚ ረቢካ ወላ ቱጢዕ ምንሁም አቲመን አው ከፉራ። እነዚህ ወንጀሎችና ወንጀለኞችና ካፊሮች የሆኑ እንዳትከተላቸው አትስማቸው፣ ጆሮህን ዝጋ፣ የእነሱን ንግግር አትስማ። እንዴት? ምን አሉዎቹ? መጅኑን አሉዋቸው ለነቢያችን፣ ሳሕር አሉዋቸው ለነቢያችን፣ ካህን አሉዋቸው ጠንቋይ፣ ከዛብ አሉዋቸው። ጠይብ መህማ ቃሉ ይህን ሁሉ ቢባል አነ ልቁርአነ ምን ዕንድ ላህ ስብሓነ ወተዓላ ኢና ናሕኑ ነዘልና ዓለይከ ልቁርአነ ተንዚላ ወላ ቱጢዕ ምንሁም አቲመን አው ከፉራ። ይህ ነገር የተባለው አነሁ ለማ ፉሪደት ሰላ ሰላት ስገድ ተብሎ አላህ ካዘዛቸው በኋላ አቡ ጀህል መጣና ምን አለ ሙሐመድ በዚህ በካዕባ ስር ሲሰግድ ካየሁት ግንባሩን ወደዛ መሬት ደፍቼ ነው ምረግጠው አለ አላህ ምን አለው ولا تطع منهم آثما أو كفورا واصبر واصبر صبر أرق محمد اندزي بيلوهم أبو جهل بقى چهب له بقرشي چهما هكال چهب له تناقره فقال لئن رأيت محمدا يصلي لأطأن عنقه سيساقد كايهوت محمد بقري أرق أنقتون ناچ انقلاتون مدفعو الزامرية تالي اندزي هل اند أبو جهل أو سورة العلق تمرنا لا دلم سورة اقرأ باسم ربك الذي خلق تمرنا أو الزمن إلى الله سبحانه وتعالى أرأيت الذي ينهى عبدا إذا صلى عبدا يعني رسول صلى الله عليه وسلم نبي أجلس يسجدوا مسجد يلبهم بلو ميكلك سو أبو جهل علي أجلس أرأيت الذي ينهى عبدا إذا صلى سنو أبو جهل نو إن يهجن آية لأبو جهل يوردش نشالو لكن ليلوش علماء وشمنالو لا آثما أو كفورا ولت ليلة سوش ناتشو ولت ليلة سوش ناتشو من دنو على الله سبحانه وتعالى فاصبر لحكم ربك ولا تطع منهم آثما أو كفورا ولت سوش ناتشو أندو آثم نو وانجلن يانو أندو كافر نو وقيل أراد بالإثم عثبة ابن ربيعة يمي بالو مشرك نو لكن من النبرالو وانجلو شرك نو لكن الله آثما أو كفورا يعني شركنا وانجل يدبال لك وسوشنا تشون نزي عثبة من النبرالو عندو عثبانو عندو دمو وليد من المغيرة يا خالد أباثنو أنهما قال للنبي صلى الله عليه وسلم إن كنت صنعت ما صنعت لأجل النساء ينبينين رسولين يمتلو سيتوش اندي ودوه كفلك والمال قنزة فلقه انده هنا فارجع تمالس انيان ستحلن الواتشو قال عثبة عثبة من بالو كافر من علي يا أخي يا محمد توبك إني نبينين إني رسولين كونجو سيت كفلك أنا أزوجك ابنتي وأسوقها إليك بغير مهر على من المهر يجات ما تشتشى بيته لاس قبات الله وقنجو اللي جال لتشن اسوان درها الله على تشول النبيات تشن وليد من المغيرة رمو متأنا هبتام نو مليونير نو قال أنا أعطيك من المال حتى ترضى اسكمت تتأقب درس يبقى أنيال اسكمت تدرس قنزب ستها الله فارجع عن هذا الأمر تملس تويهن رسالة فأنزل الله سبحانه وتعالى فاصبر سما انتنوا تشو نغراچو ندات سما عندو لدر لجن لداره بيله عندو غنزب يسطه بيله فاصبر لحكم ربك ولا تطع منهم آثما او كفورا على تشو طيب كذا قتلوا من عليه واذكر اسم ربك بكره واصيلا بكره واصيلا طواتنا ماتا ذكر أبزاء على تشو مكناتهم وندموش ذكر قوة يسطال قوة قوة قوة والله العظيم مستراوي قوة اللي ذكر كابزاء هايل يسطال من أين هايل نو يسونة هايل يسطال إن مثال لستاتشو سيدنا علي كمستاتشو قاتل نشتسا سابو التقبابهم بمن دنو مكنياتو فاطمة من عليك سرع بالزابين بزي هلت رجوكي حسن حسين توت لسات اتشو مقبر لسرع اللاتشو شنتات شو سقرات شو اندزي سات اب اندقنا لعلي مقب سسرع اندقنا بيت سات ادا اندقنا سرع بالزابين ان عند السرع تنيا فلقال له والج كذابو هلا سيدنا علي دمو الچل مالت سرع تنيا لمسقبات الچل مالت بزي تشكات شكونا نبيات شن متو نبيات شن متونا القلاي واتو علي بكأن اجات شو اكفوت فاطمة بقراء اجات شو اكفوت ساتشو بمحكل هونو من الوات شو يا فاطمة الوات يا علي كفلقات شو إني لستات شو من دنو تسبحون 33 تحمدون الله 33 وتكبرون الله 33 النزي كادر رقات شو كسر الثانية إنشالات شو ولا لا شو يعني علماء شو منالو قوة دمي ست أثنو فاطمة يهن نقر تدرق كوالش ذكر قوة ست أثلالو هلتن يا نقر نبيات صلى الله عليه وسلم عندك أرمنالو لا تواصلوا ألو بصوم الوصال كل كل نو من مالتنا وصال رمضان صومه له ستة فطر عندنا هلتن يا كانت صوم الله وصال يبلال يعني أكتات له ستة فطر مصوم نو نبياتشن كلكلوت قل نبياتشن صوموا ولو سيفطروا يصوموا نبر كذا عند صحاب متانا أنت يا رسول الله تواصل على تشو أنت ولا جزي سناي صوموا ولا ستة فطر عندنا صوم الله فقال النبي صلى الله عليه وسلم إن الله يبيت يطعمني ويسقيني على ألواتشو تمام الله يا بلا أنيال يا تط أنيال قالوا نبياتشن علماء شبت أمقرا أقباتشو إنديت نبي الله سبحانه وتعالى فطور أنت ثون ميسات أتشو يا بلا أتشو بلليت نمي يا بلا أتشو منامن بلو بت أمقرا قباتشو يدم ولا مهون ما يتشال نو قالوا عندنا علماء شو منالو نبياتشن صلى الله عليه وسلم يمي بلوت يمي تطوت قوة ميسات أتشو ذكر نو قالوا ليلتهم بمولو سيسجدوا ذكر سيابزو كانوا ذكر سيادرغو ملو بمولو قوة يسطاچو نبر قالوا سبحان الله ثالثنيا نجر مثال لستاچو ابن تيمية شيخ الإسلام ابن تيمية تلقوا يتوحيد مرينو عالمو تماريو يسو يسطاچو ابن تيمية تماري ابن القيم يمبال تلقوا عالم نبر عندك ان ابن تيمية إمام هنا وسجدوا فجر كسجدن بحالا على ابن القيم يساچو تمارينو فجر سجدن ذكر ادرغن صحاي كوطاش بحالا صلاة الاشراق سجدن هلاچن ود يبيتاچن هيدنال ابن تيمية بزا بمحرابو يعني إمام هنا بسجدبت بوتا ود قبلة ادرغو قچ بلو ذكر سيادرغ تونو عليه ابن القيم من يلال كان ساعة بوهلا متاهو ذكر يا درقال عندنا هيد كنا كان ساعة بوهلا متاهو بلبت بوتا ذكر يا درقال كذا بوهلا سوستنيا زهور سيك عرب سيك عرب زهور سيك عرب متاهو بلبت بوتا ذكر يا درقال انباو دمو كأينو يفسال كذا بوهلا من الكتالي شيخي فداك أبي وأمي بناتي باباتي يهونه يعني الشيخ منه وكفجر اسكهون درس بذكر من على ابن تيمية يا ابن القيم له والله كزه ذكر لك كالكو يعني روح توتعلش منهم متوتعي مسلين على عليه مقبي متأتي قواي هايلي سونتي بمولو بزهن أمي بلا متأتالو كزيه ذكرت النش لك قبل تنفاشين يموت أي مسلين يالالو إذن واذكر اسم ربك بكرة وأصيلة يقرشوش شقر يقرشوش من انتنو مسدبنا مقواشش بمولو ذكر أبزا لتشلونه تشلو الله واندموش علموات شو منالو عند سو شقر كبزابت شجر كتر يعني درب درب درب درب لو شجر كبزابت ذكر يا بزا استغفر الله العظيم وأتوب إليه استغفر الله العظيم وأتوب إليه سبحان الله وبحمده سبحان الله العظيم لا إله إلا الله وحده لا شريك له له الملك وله الحمد وعلى كل شيء قدير سبحان الله وبحمده على الخلق ورضا نفسي وزينة عرشه ومداد كلماته سبحان الله والحمد لله لا إله إلا الله والله أكبر لا حول ولا قوة إلا بالله حسبي الله ونعم الوكيل حسبي الله ونعم الوكيل سبحان الله وبحمده سبحان الله وبحمده إن دزي أبزاننا قوانا صبر يا جنيا لالو بس إنيانا قوم አልሞከር ነው እንጂ የሞከሩት ትላልቅ ዑለማዎች ሼኾች አሉ ወላሂ። ጠይብ ወለማ ካነ አሰብሩ ዩሳዒድሁ ወልቅያም ቢዒባደትላህ ወልኢክታር ምን ዚክሪሂ አይደን ዩሳዒዱከ ወሊዛሊክ አመረሁ ላህ ቢዛሊከ ወዝኩር እስመ ረቢከ ቡክረተን ወአሲላ። ቡክረተን ወአሲላ ማለት ጠዋትና ማታ ዚክር አብዛ ማለት ነው። እንግዲህ ዚክር ሱብሓነላህ ምናምን ሳይሆን አምስት ሰላት በዚክር ይገባል። እሺ ነዋፍል እነዚህ ተጠውዕ ባለው እንትኑ የሌሊት ሰላት፣ የዊትር ሰላት፣ የሱና ሰላት በዚክር ይገባል። ተስቢሕ ተህሊል በዚክር ይገባል። ሁሉ ዒባዳት በዚክር ይገባሉ ማለት ነው። ከዛ ቀጥሎ ምን አለው? ወሚን ለይሊ ፈስጁድ ለሁ፣ ሌሊትም ጎንበስ ቀና ብለህ መስገድ አትተው። ወላ የኩን ዛሊከ ኢላ ቢኢክታር ሚን ሰላ፣ ሰላት አብዛ ማለት ነው። ያኒ ስጁድ አብዛ ማለት ምን ማለት ነው? ሰላት አብዛ። ወሰቢሑ ለይለን ጠዊላ። ጠይብ ከዛ ቀጥሎ ምን አለ አላህ ስብሃነ ወተዓላ? ኢነ ሃኡላ፣ እነዚህ ቁረሾች በጣም የሚያስቸግሩህ ያሉ አልሙከዝቢን ለከ አዩሃ ረሱል ባዕደማ በየንቱ ለሁም ልአያት ወረቡሁ ወረቀበሁም ወረሀበሁም ሰለ ላሁ ዐለይሂ ወሰለም ማ ዛሊከ ለም ይፊድ ፊህም። ይህ ሁሉ ዳዕዋ ያደረጉ ነቢያችን ስ ሰለም አንሰማም አሉ። ምን አለ አላህ ስብሃነ ወተዓላ? ኢነ ሃኡላኢ يحبون العاجلة ويذرون يتركون عن وراءهم يوما ثقيلا. تلقون كباد كان في تاتشو يمكسث يوم القيامة مالتنو تلقوا كان الناس تشقريونو كان رستو عاجلا، يعني يا أهون بإجاتشو يعني يا الدنيا نقر مرتوال إلى الله سبحانه وتعالى. طيب ثم استدل عليهم كذا قتلوا من عليه نحن خلقناهم. ለምንድን ነው እነዚህ ጭንቅላታቸው የማያሰሩ? ናሕኑ ኸለቅናሁም፣ እኛ ነው የፈጠርናቸው። ወሸደድና አስረሁም፣ ሸደድና አስረሁም። ናሕኑ ኸለቅናሁም ወሸደድና አስረሁም። እሽ ማዕና ሸደድና አስረሁም? እኔ ስፈጥር የሰው ልጅ ስፈጥረው አሕከምና ኽልቀተሁም፣ ስፈጥረው ዝም ብለው በቃ እንደ እበት እንደ እንትን ምናምን ኡፍ ስትለው የሚወድቅ ነገር አይደለም የፈጠርኩት የሰው ልጅ። ላ ኸለቅትሁም ቢልአዕሳብ ወልዑሩቅ ወልአውታር ወልቁወ ዛሂራ ወልባጢና ሓታ ተመ አልጀሰድ ወልጅስም ወስተክመል። ሰውነቱ በአጥንት ነው፣ በስጋ ነው፣ በብረይን ነው፣ በፈሳሹ ነገር ነው፣ በሁሉ አጠንክረን አጽንተን ነው የፈጠር ነው የሰው ልጅ። ጭንቅላት ሰጠነው፣ ብሬይን ሰጠነው፣ ስጋ አጥንት ይህ እንትኑ ቬይኑ ምናምኑ አስተካክለን ነው የፈጠር ነው። ኦኬ ለምን ሀታ የተመከነ ሚን ኩል ሸይ፣ ለፈለገው ነገር መስራት እንዲችል በሙሉ እጆቹ እንደሚንቀሳቀሱ፣ ጣቶቹ እንደሚንቀሳቀሱ፣ እግሮቹ እንደሚሮጡ፣ አይኖቹ እንደሚያዩ፣ ጆሮቹ እንደሚሰሙ በሙሉ አስተካክለን ነው የገነባ ነው ይላል። ፈለዚ አውጀደሁም ዓላ ሃዛ ልሓል ቃዲሩን ዓላ አን ዩዒደሁም ባዕደ መውትህም ሊጀዛኢህም። ይህን አስተካክሎ የፈጠረ አላህ አስተካክሎ የፈጠረው ቦዲ አፍርሶ እንደገና መፍጠሩ ምን ያቅታል ይመስላችኋል? ይላል። ከዛ ቀጥሎ ምን አለ? ወኢዛ ሽእና በደልና አምሳለሁም ተብዲላ። ከፈለግን እኮ በዚህ ዓለም ያሉ 7 ቢሊዮን ሰው ጥርግርግ ብለን በባህር ውስጥ አስገብተን ሌላ ፍጥረት ላመጣ እኮ እችላለሁ ይላል አላህ ስብሃነ ወተዓላ። ትችላለህ ጌታዬ፣ ግን አታድርገው እንጂ ይችላል አላህ። ያሉ ህዝብ በዚህ ዓለም ጥርግርግ አድርጎ ሌላ ፍጥረት ሊያመጣ ይችላል። አልአያ ዋድሓ إذا شاء الله يزيلنا ويأتي بخلق جديد. بمجرد شاء الله سبحانه وتعالى سورة ونسي دمد من عليه. إن هذه تذكرة يهل يمكر كواتشو تلك مكرنو تلك تكساتنو تلك ممريانو تلات تبلوت. إن هذه تذكرة فمن شاء اتخذ إلى ربه. اندقنا دقموهن، شفتم የሰው ልጅ ምርጫ እንዳለው እንደገና ደገመው። ኢነ ሀዚህ ተዝኪራ፣ እኔ መምሪያው ስጥቻለሁ። فمن شاء اتخذ إلى ربه سبيلا كفلق عند سو ودا الله ميادر سو من قد يوسدال كفلق ودا شيطان ميوسدو من قد يزال خلاص فلق وستتشاة والله إلا لكن وما تشاءون إلا أن يشاء الله إن الله كان عليما حكيما يفلقون بهون قن الله يفلقوا الله يتعافوا نقر نوم التادر قونجي أنت قلبت بتبلا اندفلك انت اللتارق عشرين أنت من رجعه له لكن من رجعه الله أوقوك وينا تعافوا بزانو متهدو يقول سبحانه وتعالى يدخل من يشاء في رحمته فلقوا جنة قبال كفلقه والظالمين أعد لهم عذابا أليما نزا ظالموش انا كافروش دمو الله سبحانه وتعالى يا تشيم تاوقوات جهنم الزقاج توقعي توال سلزي فريق في السعير فريق في الجنة من شاء فليؤمن ومن شاء فليكفر الله سبحانه وتعالى مرج توال بزي عينة النهي دلال إيه سورة الإنسان بزي تدمر دمار لك إن شاء الله نجي سورة المرسلات بلن إن جمر لن سلزي مايك لن أنتي والحمد لله جزء تبارك يعني يهدنا إن شاء الله بتولوا يتشرسال كذا وده جزء قد سمعنا هذا إن شاء الله مايك فري.